የነሱን ባህሪና በአኽላቅ ላይ ያላቸውን ነበር እየተመለከተን ያለ ነው። ወይድዑነ አይ አህሉ ሱነቲ ወልጀማዓ አህሉ ሱነቲ ወልጀማዓዎች ጥሪ ያደርጋሉ። ኢላ መካሪሚል አኽላቅ ወደ ጥሩ ስነ ምግባሮች ጥሪ ያደርጋሉ። ወመሐሲኒል አዕማል ወደ መልካም ስራዎችም ጥሪ ያደርጋሉ አህሉ ሱነዎች። ወያዕተቂዱነ ያምናሉ በውስጣቸውም ያስባሉ። ቀውለሁ ሰለላሁ ዐለይሂ ወሰለም ማዕና ቀውሊሂ ሰለላሁ ዐለይሂ ወሰለም የነቢዩን ዐለይሂ ሰላቱ ወሰላም ንግግር ይህን ትርጉም በልባቸው ይይዛሉ። ምን የሚለውን አክመሉ ልሙእሚኒነ ኢማናን ከአማንያን ውስጥ ኢማኑ እጅግ የሞላ ማለት አሕሰኑሁም ኹሉቃ ስነ ምግባራቸው እጅግ መልካም የሆነው ነው ብለዋል ነቢዩ ዐለይሂ ሰላቱ ወሰላም። ስለዚህ ይህንን ኢዕቲቃድ ያደርጋሉ፣ በውስጣቸው ያምኑበታል፣ ወደዚህም ጥሪ ያደርጋሉ አህሉ ሱነት ወልጀማዓ። ወየንዱቡነ አሁንም ጥሪ ያደርጋሉ፣ አይ ወየድዑነ ማለት ነው። ወየንዱቡነ ጥሪ ያደርጋሉ ወደ ምን ኢላ አንተፊለ እንድትቀጥል መን ከፈዐከ አንተን የቆረጠህን ልትቀጥለው ዝምድናም ይሁን ወንድማማችነትም ይሁን ኢላ አንተፊለ እንድትቀጥል ጥሪ ያደርጋሉ። መን ከፈዐከ የቆረጠህን እንድትቀጥል ወትዕጢየ እንድትሰጥም መን ሐረመከ የከለከለህንና የነፈገህን እንድትሰጠውም ጥሪ ያደርጋሉ። ወተዕፎ አፈውት እንድትል ይቅርታ እንድታደርግም ጥሪ ያደርጋሉ። አመን ዘለመከ አንተን የበደለህን አካል የቆረጠህን እንድትቀጥል የከለከለህን እና የነፈገህን እንድትሰጥ የበደለህን ይቅር እንድትል። ምክንያቱም አንድ ሰው ተበድሎ ይቅር ሲል ነው ጥሩ ከረም ጥሩ ኹሉቅ የሚባለው እንጂ ውለታ እየዋሉለት ውለታ የሚመልስ ከሆነ ሀዳ ሙካፊእ ነው የሚባለው። እከክልኝ ልከክልኝ የሚባለው አባባል ማለት ነው። እነ ጥሩ ስነ ምግባር ወያእምሩነ ያዛሉ ይብሪል ዋሊደይን ለእናትና ለአባት መልካም ውለታ እንዲዋልም ጥሩ ስራ እንዲሰራላቸውም ወይንም ኸይር እንዲሰራላቸው የእናትና አባት ሐቅም እንዲከበር ጥሪ ያደርጋሉ አህሉ ሱና። ወሲለተል አርሃም ዝምድናንም በመቀጠል ያዛሉ አህሉ ሱና። ወሑስኒል ጅዋር ጥሩ መልካም ጉርብትናም እንዲኖር ያዛሉ። ወልኢሕሳን ጥሩ ውለታን መዋል እንዳለበት ያዛሉ። ለሌታማ ለየቲሞችና ወለመሳኪን ለሚስኪኖች ለደካሞች ወብኒ ሰቢል ለመንገደኞችም ጥሩ ውለታ እንዲዋልላቸው ያዛሉ አህሉ ሱናዎች። ወርፍቅ እዝነትም እንዲኖር እህራህም እንዲኖር ያዛሉ። ዲል መምሉክ በሚቆጣጠሯቸው በባሪያዎችና በሰራተኞች ላይ ማለት ነው። ዲል መምሉክ በመለኩት አካል ላይ ጥሩ ሩህሩህ እንዲሆኑም ሰዎች አህሉ ሱናዎች ያዛሉ። ርፍቂ አለል መምሉክ መምሉክ ማለት ምንድነው? አንድ ሰው በንብረቱ ላይ ማለት ነው። እንስሳም ይሁን የሰውም ልጅ ይሁን ባሪያም ይሁን ሰራተኛም ይሁን የምታሰራውን አካል በጣም ማዘን አለበት። አንድ ሰው ቶሎ ደመወዙን በጊዜ መስጠት ይመስል አለማማረር፣ ከአቅሙ በላይ ስራ አለማሰራት፣ ስራ ታዞ ከሆነ አብሮ እሱ መርዳት ማገዝ ማለት ወርፍቅ ሩህሩህነትንም ያዛሉ። ብልመምሉክ በመምሉክ በባሪያ በአገልጋይ። ወየነሃውነ ይከለክላሉ አህሉ ሱናዎች አንል ፈኽሪ ጉራን ይከለክላሉ። እኔ እንደዚህ አድርጌው እኛ እንደዚህ አድርገነው የሚልን ጉራን ይከለክላሉ። ወልኹየላ ኩራትንም መንጠባረርንም ይከለክላሉ ይቃወማሉ። ወልበግይ አመፅንም ድንበር መተላለፍንም ይከለክላሉ። ወልእስቴጣላ በሰው ላይ መንጠራራትን በሰው ላይ መንጠራራትንም ይከለክላሉ። አለል ኸልቅ በፍጥረታት ላይ ያለን እስቴጣላ ከኔ በላይ ላሰር ማናለ ማነው ወንድ ብሎ የሚያደርጉትን እንትን ይከለክላሉ አህሉ ሱና። ቢሐቅን በሐቅም ይሁን እስቴጣላው የተፈጠረው አው ቢገይሪ ሐቅን ያለ ሐቅም ይሁን እስቴጣላው የተፈጠረው ይከለክላሉ። በሐቅም ይሁን የበላይነትን ለማሳየት ያለ ሐቅም ይሁን የበላይነት ያለ ሐቅ ከሆነም አው እንደምን አው ላይ ይታወቃል። በሐቅ ቢሆንም እንኳን እስቲጣላ ከልከሉ እስቲጣላ ያንን ይከለክላሉ አህሉ ሱና። ወየእምሩነ ያዛሉ ቢመዓሊ አልአኽላቅ በከፍተኛ ስነ ምግባር ያዛሉ። ቢመዓሊ ከፍተኛ የሆነ የተዋበ ስነ ምግባር ማለት ነው። መዓሊ አልአኽላቅ ከፍተኛ ጥሩ የሆነ አኽላቅ ስነ ምግባር። ወየነሃውነ ይከለክላሉ አንሰፋሲ ሲሃ ከዝቃጭ ከሆነ አኽላቅ ይከለክላሉ። ሰፋሲ ዝቃጭ ማለት ነው። ብነን ዝቃጭ ስናይ የማይረባ ንፋስ እንደማለት ይሆናል። ተነፍሶ የሚወድቀውን ክርዳድ ተፋቱ ዝቃጭ ከሆነ አኽላቅ የሚከለክላሉ። ወኩሉ ማ ይቆሉና የሚሉትም ወይፈአሉና የሚሰሩትም ምን ሃዳ በዙዙሪያ ላይና ወገይሬ ሌላውም ፈኢነማ ሁም ፊ በዛ ሁኔታ ላይ አህሉ ሱናዎች ሙተቢዑን ተከተለው ነው ለልኪታብ ቁርአንንና ወሱና ሐዲስን ተከተለው ነው የሚጓዙት። ወኩሉ ማ ይቆሉና ማንኛውም የሚናገሩት የሚያስተላልፉት መልእክት አህሉ ሱናዎች ወይፈአሉና በተግባርም የሚሰሩት ምን ሃዳ እስካሁን ከተናገር ነው ወገይሬ ሌላም فانما هم الذي اهل السنه في فذبم يتغبروتنا بمناغروت نجر لا متبعون يتفتلوه نو من للكتاب قراننا والسنه حديثا مرجع ادركون من كتابه كتاب السنه اكثر ودما برادو السنه يهتموا لا استبالوا يتنقالوا اهل السنه بطان يتنقالوا يستبالوا በአኽላቅ በጥሩ ስነ ምግባር ዙሪያ ላይ ያስባሉ። ጥሩ ስነ ምግባር በኡማው ውስጥ መስፈን አለበት ብለው ያስባሉ። ፈይተሐለውነ እነሱም ይዋቡበታል። በአኽላቅ الفاضله አላቅ በሆነ ስነ ምግባር የተዋቡ ናቸው። ፈይተሐለውነ ያጋጅጡበታል ማለት ነው። በአኽላቅ الفاضله በላጭ ሆነ አላቅ በሆነ ስነ ምግባር ويرغبون فيها ሰውችንም ይቀሰቅሳሉ ያጓጓሉ። ترغيب ማለት ሰው መከስከስ ማለት ነው መገፋፋት። ወይረግቡነ ይከሰከታሉ فيها በዚህ ምግባር ዙሪያ غيرهم ሌላንም አካል ይከሰከታሉ ሌላንም አካል በዚህ ጥሩ ስነ ምግባር ላይ ተዋቡ ባካችሁ ይያሉ ጥሪ ያደርጋሉ። ሰው አህሉ ሱናዎች የድዑነ ጥሪ ያደርጋሉ ኢላ መካሪም الاخلاق ወደ ጥሩ ስነ ምግባሮች ጥሪ ያደርጋሉ አይ አስተኒሃ እጅግ ውብ ወደ ሆነ ስነ ምግባር ጥሪ ያደርጋሉ። والاخلاق اخلاق معنات من معناته اخلاق معنات جمع خلوق يخلق فلوران خلوق يملو سينغولار سنه مغبار معناته اخلاق سنه مغبارات عند معناته بضم الخاء واللام خلق وهو الصوره الباطنه وسطوي مثل يسولج وسطوي سنه مغبار وسطوي ماننت معناته اخلاق معنات وينم خلق عند سو خلق من يبالو وسطوي صوره ውስጣዊ ምስል ውስጣዊ መገለጫው ማለት ነው። ላንዲሰው ውስጣዊ መገለጫው ኹሉቅ ይባላል። እኛ በዛት ኹሉቅን አንድ ቁንጽል በሆነ ሐሳብ እንተረጉማታለን። ኹሉቅ ማለት አንድ ሰው የማይታጀብ የማይናገር የሆነ ነገር ዝም ይላል። ይሄ እንደዛ አይደለም። እቺ ቁንጽልና ይሄ የማንኛውም ህብረተሰብ የሚተረጉመው ትርጉም ነው። ቋንቋው ትርጉም ነው። ኹሉቅ ሰውን በመጥፎ አለመናገር ከሆነ አንድ ፓስ ዲን ሲደመር ባህሪ ሲደመር ያን እንሄዳለን። ኹሉቅ ማለት ወሆ ወልኸልቁ ኸልቅ ማለት ኹሉቅ ገባችሁ ቢደምል ኻኢ ወላ ኻኡንና ላሙን በማድርጋችሁ ኹሉቅ ካልነው ወሆ ሱረቱል ባጢና ውስጣዊ ማንነት ውስጣዊ መገለጫ ማለት ነው። ውስጣዊ ምስል ማለት ነው። ውስጣዊ መገለጫ ወልኸልቁ ኸልቅ ካላችሁ ደግሞ ቢፈትሂል ኻኢ ወሱኩኒል ላም ካደረጋችሁ وهو الصورة الظاهرة قلقاوي وقاوي قصتها مالتنا وقاوي قصتها قلو كبالا رجم عجل وفام قجل قيم من امي عمر ملك افنتو كبتالا من يمنالي ايه خلق انو مبالا قلو كدبو وقاوي سننقبال وقاوي ماننت وقاوي مجلشا مالتنا لذي اللهم حسن قلوكي كما حسن تخلقيلنا بنبي عليه الصلاة والسلام ውስጣዊ ማንነቴን አስተካክለህ እንዳሳመርከኝ ሁሉ ውስጣዊ ማንነቴንም አሳምርልኝ ይለው ነበር ኢየሱስ ሰለላሁ ዐለይሂ ወሰለም። ወልኸልቁ ወሆ ሱረቱ ዛሂራ ውስጣዊ የሆነ ገጽታ ማለት ወሆ ኹሉቅ አዲኑ ሃይማኖት ወሰጂያ ባህሪ ወጠብ ማንነት መገለጫ ማለት ነው። እነዚህ ድምሩት ይሄ ኹሉቅ ማለት ምንድነው ከተባለ ስነ ምግባር እንለዋለን። ስነ ምግባር ማለት ምን ማለት ነው? አለመነጫነጭ አለመታደል ምን ላ ይሄ ብቻ አይደለም ነው ይሄም ጥሩ ነው። ሆ አዲኑ ሃይማኖት እኛ መሆን ራሱ ከስነ ምግባር ውስጥ ከኹሉቅ ውስጥ ይመደባል። አንድ ሰው አንድ ቃሪያ ሱሪ ለብሳ ምንም ሰው ባትናገር አቤት ኹሉቅ እዛች ልጅ ኹሉቅ እኮ ይባላል

ሙሐረማት ስታይ ሲሰራ ቢዳዓ ሲሰራ ስታይ ይሄ ቢዳዓ ነው አንተ ለምን እንደዚህ ታደርጋለህ ብለ መናገርህ ራሱ ሁስነል ኹሉቅ ነው ሁስነል ኹሉቅ ነው አይ እንዳላየ ሆነ ዝም ብለህ ለስለስ ብለህ ይሄ ሁስነል ኹሉቅ አይደለም ይሄ በእኛ ተረጓጓም ሁስነል ኹሉቅ ነው ወላኪን በሸሪዓት الاسلاميه ليس من الحسن الخلق اي مثلا اكملهم معناته እንደዛ አይነት ነገር እንዳንረዳ ስንረዳ ሁስነ الخلقን በቦታው لكل كائن له مكان ومقام عنده ጋንዳንዱ ነገር ነብዩ አለይሂ ሰላቱ ወሰለም ምን ይሉ ነበር ደምሰራ ሲገታተ ነበር ማረማ እዛ እዘምቱ ሂከት ሁሩማት ላ ለራሳቸው ክብር አይጥሩ ለራስ ክብር መጀመሪያ መጣር ያስተናል እስከ ዘየው መን الله الله عندك ان يطلع عليه سوء ነብዩ አለይሂ ሰላቱ ወሰለም ለራሳቸው እንቲቃም አድርጎ ተበቅለዋል ማንድን አቃ ለዲኑ ግን ይጮህ ነበር ለዲኑ ግን ይጮህ ስነ ኹሉቅን እንደዛ እንደታረዱ አንዳንድ ሰው በቃ ቢዳን ቢዳን እንደዚህ እንደዚህ ነው እንደዚህ እንደዚህ ነው የሆነ ለምሳሌ ዳዕዋ መታደርግበት ላይ የዳዕዋ ሲስተም አለ አይደል የዳዕዋ ሲስተም አለ ለስለስ ብለው የሚደረግላቸው አባቶቻችን አሉ እናንተን ግን እቆጣችኋለሁ ብዙ ጊዜ እቆጣለሁ መቆጣት አለ ለምን ዳዕዋው በያን የደረሰውን አካል በቁጣ ምትይዘዋል ለምሳሌ ልብ ያስቀምጡታል ከቻልክ በእጅ ቀይር አንድ ነገር ያን ካልቻልክ በመላስ ያን ካልቻልክ በቀልብ ከነዚህ ውስጥ ሲስተም እንጠቀማለን ቤተሰቦቻችን ላይ ቤተሰብንና አንተን እኩል ዳዕዋ ላድርግላችሁ ወይንም ደግሞ አንተም ራሱ ጓደኛህንና ቤተሰብን እኩል ዳዕዋ አታድርግ የግድ እነሱ የነሱን አካሄድ መጠበቅ መቻል አለብን የዛን ሰዓት አንተ ጀሪ ደፋር አረመኔ የሆነ መጥፎ ነገር የምትናገራቸው ከሆነ እየሸሽኩ ነው የሚሄድ እዛ ላይ ለስለስ ያለ አካሄድ ይሄዳል ለስለስ ያለ አካሄድ أكمل المؤمنين إيمانا أحسنهم خلقا رواه أحمد والترمذي والنبي كل ذكر وقال حسن صحيح تذكرني أن صحيح هنا حديث نبلا قلتم درجة له حسن منه صحيح منه تعرف الحسن والصحيح وقوله صلى الله عليه وسلم نبي مالتاته أحسنهم خلقا سنمقباراته يصوابوناته مالتاته من مالتنا أحسنهم خلقا مالت من مالتنا أعلينهم لذب لسلاس صوت مالتنا عليا مالت لسلاس يارو وأطفهم عزاني وأجملهم فديناتو يتوابو مالتنا أجمل فديناتو يتوابو وأطفهم عزاني لسو لدي روه روه وأليانهم لسلاس صامو لسو لسلاس صامو ما تفوكت ما سايدك لكنا يتفاسا قياسا قياسك أوكنا ما نين يوم نجر مهيدا لدينا الدعوة وال ያሳይሩ ለሽያ ተሰውት መካከለ ያለ ግንኙነት ሆነ ኩስር ያለ ፍት መሆን የለበትም አቡስ አቡስ በቃ አቡስ አቡስን ከመቆረጥ ከፊል ሐዲስ አሁን ቀራነው ሐዲሱ ከፊል ሐዲስ አልሐስ እስቀሳ ለበት ዘሐዲሱ አክመሉ ልሙእሚኒና ኢማናን አህሰኑሁም ኹሉቃ ሲሉ ነብዩ አለይሂ ሰላቱ ወሰለም ከፊል ሐዲስ አሁን ቀራነው ሐዲሱ አልሐስ እስቀሳ ለበት على التخلق مواب اندالبت عندي تخلق تخلق ظهر يا دغومات من في احسن الاخلاق روسنا مجبار يسو متبيت مالك تخلق مالك متبيت مالك طبعي وادرغو ظهري وادرغو مغوار على التخلق باحسن الاخلاق بتروسنا مجباروت متبيت عندي እያለ ቅስቀሳ ያደርጋል እዚህ ሐዲስ ላይ አይነ ቅስቀሳ አለ ወፊ እዚህ ሐዲስ ውስጥ አለ ምን أن الأعمال መልካም ስራ ተርኩሉ ትገባለች ሲሙሰመል ኢማን ኢማን የሚባለው ዓለም ውስጥ ትገባለች ትከላከላለች መልካም ስራ ከኢማን ውስጥ ይጀምራል አክመሉ المؤمنين إيمانا ኢማንን የሚያሟላና ኢማንን የሚቀንስ ከሆነ ሁስነ ኹሉቅ ራሱ ማህቲነ الأعمال የምንለው የኢማን ሙሉነትና ጉድለት መገለጫ ከሆነ ተጽኗል ማለት ነው ስለዚህ ከኢማን ውስጥ ይመደባል ተርኩሉ في مسمى الايمان ኢማን የሚባለው ውስጥ ትገባለች ማለት ነው ምን መልካም ስራ وان الايمان ኢማን ራሱ يتفاضل ይበላለጣል ማለትም ከዚህ እናገኛለን ኢማን ይበላለጣል አዎ አክመሉ المؤمنين ايمانا ከሙእሚኖች ውስጥ ኢማናቸው የተሟሉ የሚባሉት ብዙ ተናገረ ያልተሟላም አለ የተሟላም አለ ማለት ነው መጉደልና መጨመር እንዳለ ከዚህ እናገኛለን ራሱ ደግ وان الايمان يتفاضل ኢማን ይበላለጣል ሁስነ ኹሉቅ ያለውና የሌለው እኩል አይደለም ኢማናቸው ሁስነ ኹሉቅ ያለው ሰው ኢማኑ ሙሉ ነው ሁስነ ኹሉቅ የሌለው ደግሞ በተወሰነ ዲግሪ ኢማኑ ይቀንሳል ሙሉ በሙሉ የለውም ባይባልም እንኳን ተጽኖ አለ ወአህሉ ሱና አህሉ ሱናዎች የድዑነ ጥሪ ያደርጋሉ ኢለ ተዓሙል الى التعامل مع الناس كسويت كار عبرو من قطات افنا عبرو مسرات تعامل مسرات عبرو مع الناس كسويت كار مسرات بالتي بزا هي احسن اجيب قروبه هنا ملكو موال مالكو تعامل موال عبرو من قطات موال اول مالك مع الناس كسويت كار موال ولا تامجتم كسويت كار عبرو من قطات بالتي هي احسن ملكان بهونه نجد ملكان بهونه نجد وإلى ودزهم الرياض الجل ودمن إثائي ذوي الحقوق على مدتوت مسك حقوقهم مدتعشون مسك ودزهم يجزل وإلى ودزهم يجزل إيتاء مالت إعطاء مالت مسك مالت إيتاء مالت بمعنى الإعطاء مسك ذوي الحقوق على مدتوت حقوقهم مدتعشون مسك ودزهم الرياض الجل لياندندو مدتون مسك لياندندو آخر ለአባትም ለአባትነት መብት ለወንድምም ለወንድምነት መብት የልጅም የልጅነት መብት ለሚስትም የሚስትነት መብት ይሄ ነው እዕትዳል ነው እንጂ እስላም ያዘዘው ሰዋ ወይንም ደግሞ ይሄ እነሱ የሚሉት እኩልነት የሚባለው ነገር አይፈቀሙት እኩልነት አይባል ባልና ሚስት ልጅና አባት ወንድምና ጓደኛ ምን የሚባል ነው እኩል አድርገው ያመጣል እኩልነት ሳይሆን አድል ነው አድል በፍትህ ማለት ነው ፈተና እኩልነት ይላል ያለው ፈተና እኩልነት የሚባለው ነገር ብዙም ግዜ ይላል ፈተነት ባለፈው ከተና አይደል ይሄን ነገር ያቷል ከኋላ ከተና እና ሁሴን እኩልነት የሚባለው ሩዩት ዓለም አሁን አንተውታል ለሴቶች እስላም ሴቶችን ይበድላል እኩልነትን ይነፍጋል ያለው እኩልነትን አይፈቀድም ፍትሃዊነትን ግን እስላም ከማንም በላይ ያውጃል ምን ልጅም በልጅነቱ ሚስትም እንደሚስትነት ባልም በባልነት አባትም በአባትነት እናትም በእናትነቷ ለኩል አሐድን ለሁ ሁቁቁ ለእያንዳንዱ የራሱ የሆነ መብት አለው እኩል አሳደረ እኩል አይደል እኩል ሳይሆን አድል ግን አለ አድልን ደግሞ እስላም በጣም ይፈቅዳል በጣምም ያዛል ቀዳሚ ማዛጅ ስለዚህ ዘወል ሁቁቅ ባለመብቶችን ሁቁቁ መብታቸውን በመስጠት ያዛሉ ويحذرون ياستنققالو اهل السنه من ابدادي كتقاراني تلك الاخلاق اهم كاززناچون اهم كتتقصص سنمغبارو تقاراني هونن سنمغبال يكلكلال ابدال تقارانيوچ معناته تلك الاخلاق استاون تلقوطرناچو سنمغبارات بنفسو تقاراني يالن يكلكلالو لمثالي من الكبري قراتني يكلكلالو كبر قراتني يكلكلالو والتعدي ድንበር መተላለፍንም ይከለክላሉ አንና በሰዎች ላይ የሰዎች ስነበት መርገጥንም ይከለክላሉ ድንበር መተላለፍን ይከለክላሉ ፈሁን አህሉ ሱናዎች ትላላችሁ ፈሁን አህሉ ሱናዎች የንዱቡነ አይየድዑነ ጥሪ ያደርጋሉ አይ ማለትም የድዑነ ጥሪ ያደርጋሉ ወደምን ኢላ አንተፊለ መንቀጣዕ አንተን የቆረጠህን አካል እንድትቀጥ ጓደኝነቱን ሲቆርጥ መቀጠል ዝምድናውን ሲቆርጥ መከታል ይሄን ያዛሉ ኢላ አንተ ፍለ መንቀጣዓ ሲቆርጡ እንድትቀጥል ያዛሉ አህሉ ሱነዎችን ምግባራት ይሄን ከቆረጡ መቁረጥ በዛው ለዩነቱን ማስፋት ሳይሆን ለማጥበብ መሞከር ማለት ነው በመካከል ላይ ያለው ነገር አይቶስቲነ መልካም ልትሁን ኢላ ማን አሳአ ኢለይከ ባንተ ላይ መጥፎ የዋለን ሰው መልካም ልትሁንልን ባንተ ላይ ከድቦ ከሆነ በስድብ መመለስ የለበትም የፈደደህን ከፈደድከው ይሄ ሊፈቀድልህ ይችላል ከሰደበ በላይ አስተስደበው እንጂ ሊፈቀድ ይችላል ታዕተዱ ቢሚስል ማዕተዳ አለይኩም በእናንተ ላይ ድንበር ይተላለፉባችሁ ያፈል መተላለፍ ይፈቀዳል አው በጥስ የመጣን በጥስ መምታት ይቻላል ወላኪን ያን ከማድረግ ደግሞ የትኛው ነው የትኛው ነው መብት አለን ከመብት ውስጥ ደግሞ የትኛው መቀበል ያለበት አፈል ሆኖ መጥፎ ሲሆን ጥሩ መሆን فإذا الذي بينك وبينه عداوة كأنه ولي حميم إلى أن تصل للتكتل من قطعت قرته أي تحسن ملكام للتكتل إلى من أسعى إليك ودان تمتفو يوالنسو ملكام والله وتعطي أن تستأمي الظل من حرمك لنستجهن الله يكلك لك ستأوان يهنني الظل فعل السنة والجماعات أي مالك تبذل العطاء ستأوان أن تستأمي الظل تبذل لتسط ማለት ለትሸ አለ አጣአ ስጦታ ለትሸ ወሆ አጣአ ማለት አተበሩዑ ተበሩዕ ማድረግ እርጃታ መስጠት ማለት ነው ወለ ሀዲያ ሀዲያ መስጠት ስጦታ ሀዲያ መስፈር ተበሩዕ ማለት ምንድነው? የእርዳታ ስጦታ ማለት ነው። መለገስ ማለት ነው። ተበሩዕ ማለት እርዳታ መለገስ ሙተበሪዕ ይባላል። የእርዳታ ድርጅቶች ጀምዒየቱል ኸይርየቱ ሙተበሪዕ አይተብዙ ለልአጣ አስጦታ ልትሰጥ ወሆ አጣ ስጦታ ማለት አተበሩዕ እርዳታ ልገሳ መለገስ ወለሀዲያ ስጦታን መስጠት ሀዲያ ወነህዊሀ የመሳሰሉትን ሊመመነ ዛሊከ ለከለከለ አንተ አንተን ለከለከለ አካል ልትሰጠው لأن ذلك يج لكلكله مسأته من الإحسان كملكام يمجبات كملكام سنمجبات يمجبات وتعفو عفو تلتر يكر سالتلو لسالفو معنن عمان ظلمت يبدلهن أكار يكر لسلوم أهل السنة والجماعة سيادتان من دين وتعفو عمان ظلمت مالك آية سامحة يكر لسلو لسالفو من تعد عليك فأنت لا يجنبري السلال لسن أكال مسامحة للسادرك فسامح ما لمن ما نتلو يكر مبتابع لما نتلو أي تسامحة يكر لسلو معنن من تعد عليك فأنت لا يجنبري السلال لسن شمالين فجنزرهم جنبري السلال لسن أو جمن جمنهم بمعصر أو عردين كبرهنم بمنك كبرهنم بمنك معنات هي دونوجي نجم فجنزر عليك هنا جن لا አፈውት ማለት ራሱ ሰውየውን በእግራሚያው ላይና በዲዳው ላይ የሚያዘውተረው ከሆነ አፈውት ማለት ከልከል ነው። እዛን ግዜ አፈውት ማለት حرام የሚሆንበት ጊዜ አለ። በحرامነቱ ላይ የሚከተል ከሆነ ማለት ነው። ፈጣጡ አመን ዘለበ የአን ذلك ምክንያቱም ይህ በገንዘብም ድንበር የተላለፈብን አው ደምን አው ዒርድን በክብርም በደምን ባንተ ላይ ድንበር የተላለፈብን አፈውት ማለት ይቅር ማለት ማለት لأن ذلك يهن مفتن مما يجلب المودة فكرا يعملها مما يجلب كوتسو مامتاخ مالك مكتبوا يعملك ما جنيتنا مكتب ما يجلب المودة فكرا يسبال يعملها ويكتب الأجر أجر من يبقون أتفال والثواب كالله من دان يستفال كفيان يستفال كالله يبزون ذلك كمان له مالك مكفولوا عليك وروكوا عليك اللت شين يتوارك يعني የነበረውን ጥፋት ሊያድርስ የነበረውን ነገር ይቆጠባል ከአላህ አጅር አለ ሁለተኛ እሱ እናንተ መካከል መወጃ ፍቅር ይጨምራል አፈውት ከበዛ ይቅርታ ከበዛ እንደዚህ እኛ በዛት የሰው ልጆች ወይንም ሙተአኺሮች እኛ አሁን ወጣቶች መካከል የሚኖረው ምንድነው የሆነ ሲሆነ ነገር ከሰራ እልህ መግባት እንደዚህ የሆነ ነገር አለ ያችን ነገር ዋስ ለማድረግ መሞከር ኢንሻአላህ ያ ከሆነ መወጃ ይመጣል አንተ تلقوا كالله أجر الله ثواب الله هلا بذن الله ويأمرون يعذلوا صوتك ويأمرون يعذلوا أي أهل السنة أهل السنة وتعذلوا بما أمر الله به الله بعد ذن الله يعذلوا لم تسألين مني مثل من إعطاء مسألة المثل ذوي الحقوق بعد ما بتوتن حقوقهم ما بتعشون بمسألة يعذلوا لم تسألين ببر الوالدين يمنات النعبات መርት ጠብቁ ለነሱ ኸይሩ አሉላቸው ይላሉ ማለትም አይቆአተሁማ እናትና አባትን በመታዘዝ ላይ ያዛሉ ቢገይሪ ማዕሲያ ከወንጀል ውስጥ እስካዘዙ ድረስ እናትና አባት ወልኢህሳን ለእናትና ለአባት መልካም እንዲሰራላቸው ያዛሉ ኢለይሂማ ለእናትና ለአባት መልካም እንዲሰራ አሉ ስነዎች ጠንክረው ያዛሉ ደልቀውል በንግግርም መልካም እንዲሰራላቸው ወልፊዕል በተግባርም መልካም ለአባትና ለእናት እንዲሰራላቸው ያዛሉ ሌላስ ምን ያዛሉ? ወሲለት አልአሃብ ዝንድናን በመቀጠልም ያዛሉ። አይል ኢህሳን መልካም መዋል ኢለል አቅረቢን ወደ ቅርብ ዘመዶች ለቅርብ ዘመዶች መልካምን ውለታ መዋልንም ያዛሉ አህሉ ሱናዎች። ወልአርሃም አርሃም ማለት ጀምዑ ረሂምን የረሂም ትሉላል። አርሃም ማለት የረሂም ትሉላል። ረሂም ወሆ ረሂም ማለት መን ተጅመዑከ ቢሂ ከሱ ጋር እንታያይዝ ፈራባ የዘር ሐረግ የምታያይዝ አካል ረሂም ይባላል ዝምድና ይባላል አርሃም ዝምድናው ወይንም ዘመዶች እንደማለት ይሆናል ወህስኒ ጅዋር በመልካም ጉርብትና የሚያዛሉ በመልካም ጉርብትና አይል ኢህሳን መልካም ጉርብትና ማለት ምንድነው ከተባለ አይል ኢህሳን መልካም ውለታ መዋል ለነማን ኢላመን የስኩኑ ለሚኖረው አካል ይህ ጅዋሪክ ከጎረቤት ከጎን በሚኖረው ሰው አብሮን የሚኖረው ሰው ማለት ነው። ቢጆዋሪ ባንተ ጎረቤት የሚኖረውን አካል ውለታ እንድትውልለት በምን ለታማው ቢበድል ለነቀሩ መልካም ነገር ለሱ መጥተ ወከፍ አዛ ተንኮልንና አደጋን ማያት ከሱ ላይ ማለት ነው። ቢበድል ለነቀሩ መልካም ነገር መልካም ለታ ለሱ በመዋልና ወከፍ አዛ አዛን ከሱ ላይ መቆጠብና ማያት እዚህ አዛን ሌላ والإحسان إلى اليتامى ليتموت الملكة موالو بلو يهزم جمع يتيم أي يتامى مالت جمع يتيم يتيم فلولان وهو يتيم مالت لغة ريك ألون سنة يتيم مالت المنفرد بالجنة نتألا مالت نتألا بالجنة مالت يتيم مالت يتيم مالت يلغة وطرقم كهنا يتيم مالت عند بكتون يالسو هذا يتيم ونبالا لبكتوكو مسوكا يه مالت أي منفرد لبكتو يال مالت لبكتو يمينور لكن وشرعا بشرع اكايه نو دزمو يتيم مالت مماته يموت ابوه اباسو يموت قبل بلوغه بلوغ كمدرسه بفيت اباسو يموت بتلج من يبارن يتيم يبارن يتيم ايه لسولج نو لانسسوش كونه دزمو الناسوش تاكي يموتباتون سكافوش ناسو يتيم يبارن لانسسوش لمن لانه انما يواسهم من مواسهم يدرجاتهم اناتنا عباس عدلما فاتك ثم يتسوط اتوليتي من مات ابو عباس يمتبك قبل بلوغه يتيم مالته والإحسان ولتاموال إليهما ودنسه إليهما بالله والإحسان إليهما من دمير النمت إليهما يهو لكتوم إليهما لله لهو لسوء تكون إليهما من يتعلم يتيم أخونه من مات أبوه قبل بلوغه إليهما مهون يلبس يتعامى أني لو لا يضميرون بالملس معرفة لهو لسوء تسوء تهون بر الوالدين في بالمرو إليهما مالك شالا لنناك النبات ولسوء تسرغون يزيقين يتعامى فلولال معرفة فلولال كهونه فولات أسمهم فلولال مهون يلبس سنقلار بهون مرو فولات أسمهم singulari hon nefer lemisale yeti malu lay min nemelis kone ilayhi no mibalo yetama yemilo lay yetimoch kanne demo ilayhim no mi selezi ilayhim blachu qoru wal ihsan ulatamawal ilayhim menezi ilayhimoch ulatamawal ho yam malet diri ayati ahwalihim mashallah bayan adergelachu ndaw ilayhim ablem binqaraw diri ayati ahwalihima wa amwalihima wa shafaqati alayhima bilu neber nelkaw plural يتامى يالو فلولال سنونه لهولت سلالونه إليهم بلو والإحسان ولتاموال إليهم ليتموت هو يهم مالت برعاية أحوالهم هنيتها تكون مكتاتا لنا متأبك وأموالهم نبرتها تكون مانكباتا والشفقة عليهم لم نسكم إذنة ما فايتنا روه روهما النسبة النزهم ريك يعدل أهل السنة والمساكن لم يسكنوا سمولة وادو لالو أي مالتهم والإحسان إلى المساكن لم يسكنوا سمولة بموالم أهل السنة وكيعدل جمع مسكين مساكن مالت يمسكين فلوران وهو مسكين مالت المحتاج يمي فلق مالت الذي يعني أسكنته الحاجة بجي يازج مالت والفقر جهنة يازو مالت جهنة يعنبتنا حاجة عند الجار الجازج وأكل مسكين بالان فمسكيننا بفقير مكاكل يالو لجنة المسكين مسكين ما وجد ما وجد فوق فوق النصف مالك مما يحتاجه كم يفلقه كدماش بلا يكاقيني لما التالين يفلقه أثر برك هنا ثبات برك له يسكين البالا كدماش بلا يديسوان مالك فقير مالك بيقمه يفلقه أثر برك هنا عراس بر ويفوس برك له فقير البالا فلذي الفقير أشد كياجا من المسكين كمسكين يدلته كدماش تجري بتاج كدماش فلاقو تبتاج يالله مالك والإحسان لتاموال إليهم لا نسكنوت يكونوا يهم مالتي هون عليه تبارك اللي جلت قال بالتفضق عليهم من نصوص ودقاء مستر والرفق بهم لن نفسهم روهرهن عزيمون بذل الجذب وابن السبيل لمن قدن يسمو لتوابي لابن أي مالتهم والإحسان لابن السبيل لابن السبيل وشعروا ملكا موالو الله وهو ابن السبيل مالت يمن قد لجمالتهم يمن قد لجمالت من قدن على مالك تفلقون لك أنه ابن للسبيل لأنه ملازم الله وهو مالتهم ابن السبيل مالت المسافر من قدينا المنقطع يتقرط به يتقرط الذي نفجت نفقته قلبوا يالك أبت مانه منقطع به من قد يتقرط به